ሀገር አባታችን ብርክ ነህ ተስፋት ለአይናችን መኖርህ ለኛ ኩራታችን ድምጽህ ነው የመንፈስ ምግባችን ጥላሁን የሀገር አባታችን ብርክ ነህ ተስፋት ለአይናችን መኖርህ ለኛ ኩራታችን ድምጽህ ነው የመንፈስ ምግባችን መኖርህ ለኛ ኩራታችን ድምጽህ ነው የመንፈስ ምግባችን ወገናችን ጥበቀው እንዳይናችን ሙዚቃኞች